ወደ እስልምና ሃይማኖት ገብተህ ሙስሊም ለመሆን ድምጽህን በማሰማት መናገር ያስፈልጋል። የተናገርከውን ትርጉሙን ማወቅና ማመን ያስፈልጋል። እነዚህ በአረብኛ የሆኑ ቃላቶች ናቸው። ሸሃዳ ይባላል። ከአላህ በስተቀር ሌላ አምላክ እንደሌለ ይመሰክራለሁ። ትርጉሙ ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው። ሙሐመድ የአላህ መልእክተኛ መሆናቸውን ይመሰክራለሁ። የማርያም ልጅ ኢሳ የአላህ ባሪያና መልእክተኛ መሆናቸውን ይመሰክራለሁ። አሁን በአረብኛ ቋንቋ በል። አሽሀዱ አላ ኢላሃ إلا الله وأشهد أن محمدا رسول الله أشهد أن لا إله إلا الله وأشهد أن محمدا رسول الله